نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله وصفيه وخليله على آله وصحبه ومن تبعاهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. من برادر اسمع ولما ذكر الشيخ رحمه الله أن من أنواع الشفاعة التي تقع بإذن الله الشفاعة بإخراج بعض من دخلوا النار منها ذكر هنا أن الخروج من النار له سبب آخر غير الشفاعة ورحمة الله سبحانه وفضله سبحانه فهلا يتملكتنا نجد نبدأ فنعمت الماء كوستنا عزيز عند بوت عليك كتب تأثو هون أنتني تساسات كتب تأثو. وقد خالفت المعتزلة في الشفاعة لأهل الكبائر من المؤمنين في من استحق النار منهم أن لا يدخلها وفي من دخلها أن يخرج منها أي في النوع الخامس والسادس يميلون أي في النوع الرابع والخامس من المسلوك هنا استكفت معلت أمستنيوننا عرابتنيوننا أمستنيون يتكوموا سبستنيون عدد مكانيتهم كهالا جلالكم من دن الملو أهل الكبائر لا يمدرجون ينبيون عليه الصلاة والسلام عما لا جنة وين يمن منهم النبي ما مالج المعتزلة فتقروا للال من المؤمنين في من استحق النار ساتي التفردبت يتجبوا منهم أن لا يدخلها كمؤمنون ساتي التفردبت إن دا يجبا يفترق له وفي من دخلها يجبوا دزمه أن يخرج منها إن دوت آل كلتو عرفتنا أمستنيا سترافو كمية يتزرزرون أسون نبي إنجي أمستنيانا سجستنيا أردلو ذلطات واد يهمن أي في النوع الخاني الرابع والخاني في كل طالبات شمالة هذا جرافات شمالة قلت نارد لما ذكر الشيخ رحمه الله الله إذن الله سونا شيخ من الأمان أن من أنواع الشفاعة كشفاعة عينة والسس من أنواع الشفاعات كشفاعة كأمال جنة عينة والسس التي تقع بإذن الله بأ الله فقال المتكتف أنه يمتكتف أن هناك يشفاع عينة بإخراج بموتات بعض من دخل النار منها أساطس يقبوت ما سوطات يتأمره ذكيه يخلق أبوها لا ذكر هنا الزبوت على زرزر والشفو أن الخروج من النار كأساط موتات له سبب آخر ليلام مكنا يتعلم يمجمل من نبك يشفى عينة الله فساتي جبوت اللوت يشفى عينة الله تتعو بإذن الله فالله فكاد المتكفت شفى عالي فالله فكاد المتكفت أما لا جنة الله نبياته السنة سجقه شهادة السنة رجوت مالكنا الشفاعة لمسكال ما أما لجنة نسل بإخراج بعدي كفل وجن بموتات من دخل النار ساتي جبوت نورم جراس بابلون مجمر اخراج بعد العصاة اخراج بعد العصاة كثير وانجلن يسن ما اندو وطق ومدرج من النار كأسار برحمة الله باع الله جنب بغير شفاعة يعلمنم ما ماليد مالتنا واتساع الجنة يجنة صفات إن خمت أنبلاي مهونة فالآن تفي مهونة عن أهلها ووسوا قد تفرد الله كنا كم يجبوا بعض سويت قطر بلاي فالآن تفي مهونة من نجاكر الله ليلوش أمة وستفت رون الجنة المتمولة وزاك مولا ليلوش الراس الزمد الله يعلمته فقدوا أمة الناس وعد استفت رون جبال الجنة لما مولا يجي جنة بالآن تفينا إخراجوا موتات ما قطعت بعد العصات كثير وانجلنوش كفيل وانجلنيوش اندوت ومادرك من النار كأسات اندوت ومادرك يهم النار له ما انه اندوت ومادركو برحمة الله باع الله زنتي وطعم كلهم شفعون ملايكا وسمى ستاركو ملياكو وسمى ستاركو وليجو وسمى ستاركو مني كرار بقى يا الله زنت بك كي كرار يزان بجدرمو باع الله زنت ايو النام تاس تاركاشو اني دقموك زنت الله سيبلو ليلا زغنو يا سبحان الله لأنه إخراج بعض العصات كفل وانجلنيوش موت آتاسو من النار كأسات اللوت ومدرقوا بإذن الله برحمة الله باع الله إذنك بغير الشفاعة يعلمان مما مالج مالتنا ለየት ያለ መጥረሻ የመጥረሻው ነው ወጥታል ጀነት ጀነት ሰፊ መሆኗ አን አህሊሃ ከነዋሪዎቿ በላይ ሰፊ መሆኗ ይሄን መለከታለን ወይخرج الله الله ያስወጣል من النار ከእሳት ውስጥ ያወጣል الله አቅዋመን ሰዎችን ያወጣቸዋል የገይሪ ሸፋዓ ያለ ምንም ማለት በል እንዳውም ቢፈድሊ በሱ ቸርነትና ወራህመቲ በሱ እዝነት ያወጣል ሰዎችን ከእሳት ويبقى في الجنه الجنه ውስጥ ደግሞ ይቀራል ፈብሉን ትርፍ ቦታ ይኖራል አመንደ ፈለሃ ከገባባት ሰዎች ቁጥር በላይ ሰፊ ሆነና ትርፍ ቦታ ይኖራል ፈብሉን ትርፍ ማከል ማለት ነው ትርፍ ቦታ ይኖራል አመንደ ፈለሃ ከገባባት ሰው መጠን በላይ ሰፊ ቦታ ትርፍ ቦታ ይኖራል ምን አህል ዱንያ ዱንያ ውስጥ ከነበሩ ሰዎች ገብተውባት ከተጠናቀቀ በኋላ ትርፍ ቦታ ይኖራል ፈይንሽኡ ላሁ አይ ፈይኽሉቁ ላሁ አላህ ያክን ይፈጥርና አቅዋመን አዲስ ሰዎችን ይፈጥርና ከይድኸሉሁም ልጀና ጀነት ያስገባቸዋል በእነሱን ጀነት እንትሞላው እንጂ ዱንያ ላይ ያለ ሰው ገብቶ አይሞላትም ጀነት ይገርመው አንድ ሰው ራሱ የሚሰጠው የመቀረሻው ደረጃው ታች የሆነው ሰውዬ ዱንያን የሚያክል አስር ይሰጠዋል ይባላል ይሄ በጣም ደረጃው አነስተኛ የሆነ ማለት ነው የመቀረሻው የመቀረሻው ማለት ነው ወራንዱ ምን ያክል እንደሚያገኛለ ወአስናፍ ጎሳዎችም አሉ። ምን ተበመነቱ ሁዳሩል አኺራ ወአስናፉ አይነቶች ጎሳዎች አይነቶች ማ ተበመነቱ ሁዳሩል አኺራ የመጨረሻው ዓለም የአኺራ ዓለም በውስጥ ያያዘቸው አይነቶች ምን ልሒሳብ ለምሳሌ ምርምረን ይመስል ወጣዋል አጅር ክፍያን ይመስል ወልዒቃብ ቅጣትን ይመስል ወልጀና ጀነትን ይመስል ወናር እሳትን ይመስል እዚሁ አሁን የሚመጣው እንመለከታለን وتفاصيل ذلك يذ ذرذر مثلا واصناف ما تضمنته الدار الاخره يا اخره عالم بوصا يقفته اصناف معناته اصناف معناته من معناته عينت معناته عينت معناته اصناف معناته ما تضمنته بوصا اقفا يازچو يا اخره عالم يا اخره هاجر معناته دار الاخره يا هاجر يا اخره هاجر يازچو بوصا يقفته يتلاقي نجر الله لمثال من الحساب مرمرن يمثل وسواب ከፍያን ይመስል ወለዒቃብ ቅጣትን ይመስል ወልጀና ጀነትን ይመስል ወናር እሳትን ይመስል እነዚህን እንመለከታለን ወተፋሲል ذلك የዝርዝሩ መዝኩራቱን ስልኩቱን በየመጽሐፉ ተዘርዝሯል በየመጽሐፉ ስልኩቱ ማለት في كتاب الانجيل والتوراة والقران وصحف موسى وابراهيم በኢብራሂም መጽሐፍ በሙሳ በእንጂል በተውራትም በቁርአንም ተነግሯል ይሄ ዳር አልአኺራ ጀነት ናር ሰዋብ ዒቃብ የሚባለው ሁሉ ተነግሯል ሁሉም ያቃል ዋላ መንግስተ ሰማያት አለን የሚባለው መጥቶ የሰራ ሲኦል ይወርዳል ጥሩ የሰራ ደግሞ ገነት ይገባል መንግስተ ሰማያትን ይወርዳል የሚባለው ማለት ነው ሁሉም መጽሐፍ ተዘርዝሯል ይሄ ቁርአን ውስጥ አለ ኢንጂል ውስጥ አለ ተውራት ውስጥ አለ ሲቆሰ ኢብራሂም ወሙሳ አለ ወተፋሲሉ ذلك የአኺራ አገር ውስጥ ያሉ ክስተቶች መዝኩራቱን ፍልኩቱብ በየመጽሐፉ ተዘርዝሯል አልሙነዘላ የተወረዱ የሆኑ መጽሐፎች የነሰማ ከሰማይ ወደ ምድር የመጡ መጽሐፎች የድሮዎችን ጨምሮ ማለት ነው እና ኢንጂልን ጨምሮ ተዘርዝሯል ወልአታር ምልክቶችን ደግሞ የተለያዩ ዘገባዎችን ደርሰውና ምን العلمي ከኡቀት የተለያዩ ጥፋዎች ምናምን ነገር ይደርሱና ላመጥቀም ወላነከድቡም ለዛይነት አለ ወልአታር አታሮች አሉ የተለያዩ ዘገባዎችን መጥቷል ምን العلمي المأثور የተወረሰ ኡቀት አን አልአንቢያ ከነብያቶች የተወረሰ የተለያየ ኡቀት አለ ከነብያቶች የተወረሰ አባባል ማለት ነው ለምሳሌ ከነብዩ አለይሂ ሰላቱ ሰላም ሐዲስ አለ ከነኢሳ የተነገራለ ኢሳ እንደዚህ ብሏል እና ያጋጣሚ በሐዲስ ወይንም በቁርአን የነሱ ንግግር ማረጋገጫ አስካላገኘ ድረስ ኢሳ እኮ እንደዚህ ብሏል ብለው ቢናገሩ ምን እንላቸዋለን ላንሰደቁም ወላንከዝቡም ሶስት አይነት አነጋገር አለ እነሱ መጽሐፍ ውስጥ ተነገረ የኛ መጽሐፍ ሐዲስም ይሁን ቁርአን ካረጋገጠው ሙሉ በሙሉ እንቀበላለን እውነትነቱን ካረጋገጠ እውነት ብለን እንቀበላለን አይ ሐሰት ነው ካለ እነሱ እንደ ፖዚቲቭ እንኳን ቢናገሩ በሐሰትነት እንቀበላለን እኛ እናስቀድማለንና የኛ መጽሐፍ እነሱ የነገሩን ነገር የኛ መጽሐፍ ማረጋገጫ ካልሰጠው ወይ ማስተባበያ ካልሰጠው ወይም ደግሞ ትክክል ነው ካላለ ላንሰደቁም ወላንከድቡም ትክክል ናችሁም ማንንም ውሸት ነው ማንንም ውሸትነቱ ግልጽ እስካልሆነ ድረስ ማለት ነው ለምሳሌ ቃሉ አነ ኢሳ ኢብኑላህ ኢሳ ያአላህ ልጅ ነው አሉ هذا كذبه القران قران استباب لهم لن نقبلهم ابدا بل نكذبهم دايركت الناس استباب لهم يونه ليلى فتا نغير بينغرو ምን እንላለን? ለምሳሌ ከነሱ መጽሐፍ ውስጥ ምን ተቃወመው? ንጽጽር ምናምን ነገር አለ አይደል? ዳይሬክት ምን ተቃወመው? ዳይሬክት እኛ መጽሐፍ ጋር ከተጋጨ ወይ ማስተባበያ ከተሰጠው ወይ ደግሞ ማስተካከያ ከተሰጠው ምንም አስተያየት የሌለበት ጥቅስ ተነገሩን ግን ውሸት ነው ማንንም እውነት ነው ማንንም ነብዩ እንደዛ ነው ያሉት ላ ተሰደቁሁም ወላ ተከዝቡሁም ያሉት ነብዩ አለይሂ ሰላቱ ወሰላም እና እሱ ማረጋገጫ ተከለለው ድረስ ወልአታር የተለያዩ ዘገባዎች መጥተዋል ምን العلم ከእውቀት አለመጥቶ የተወረፉ ዘገባዎች እንደተውናል አንል አንዲያ ከነብያቶች ተገኘ ወፊል العلم المورث የተወረሱ ዕውቀቶች አሉ አሙሐመድ ሰለላሁ ዐለይሂ ወሰለም ከነብዩ መሐመድ የተወረሱ የተለያዩ ጥቅሶችም አሉ ምን ዛሊክ ይሄን በተመለከተ ዳር አልአኺራን በተመለከተ ማለት ነው እነሱም ዳር አልአኺራን የተመለከተ ነገርውናል ቁጣቱ ምን ግን አንድ የሚሉት ነገር አለ የዛን በእዛኛው ዓለም እኛ ለምሳሌ ኩረልዒን አለ አይቀበሉትም እነሱ አበለን ንፈደቀሁም አበደን አንቀበላቸውም ደግሞ ከዚህ ኩረልዒን የሚባል ነገር የለም ካሉ አንቀበልም እዛኛው ዓለም መንግስተ ሰማያት ውስጥ የሰው ልጅ የሚኖረው በመንፈስ እንጂ በስጋ አይደለም ማለት ለነቀበለሁም አበደን አንቀበላቸውም እኛ የሰው ልጅ ቆንጆ ሆኖ ቁመቱ ራሱ 60 ክንድ ሆኖ ወጣት ሆኖ ይገባል ማለት የሚባለው ስለዚህ እኛ ምንም አንቀበልም ቀድሞ ወለነ ይሐረ ሰላተ ሰላም ስለዚህ ወፊ አልዓልም አልመውሩስ የተወረሱ ዕውቀቶች አሙሐመድ ሰለላሁ ዐለይሂ ወሰለም ከነብዩ አለይሂ ሰላቱ ወሰለም የተወረሱ ዕውቀቶች አሉ ምን ዛሊክ ይህን በተመለከተ ማይክሲ ልብ የሚያስ ወይክሲ በቂ የሆነ መረጃ ደርሶን ምንም አዲስ ኢንፎርሜሽን አናገኝም ስለ ዳር አልአኺራ እኛ እናስተባብላቸው ምን አንላቸውም ተግባብተናል አይደል አልኳችሁ ስለ አኺራ ጉዳይ ተነስቶ የሆነ ስለ ጀነት ጉዳይ ቢናገሩ ማዳ ተቆሉ ምንድነው ምንረ መጀመሪያ ምን መለከተው የማን ነው የነሱም የኛ ነው የኛን ነው የምናየው ምክንያቱም በመንፈስ ነው እዛኛው ዓለም ውስጥ ምን ኖረው እንጂ በስጋ አይደለም ማለት አንበላ ማንጠጣም ማለት በዚህ ግዜ ምንድነው ምን ነው ላንከዚቡ ማላንፈድቁ በይኑ ከዚቡ እናስተባብላቸዋለን ማስተባበያ ስለተሰጠኛው ማረጋገጫ ተሰጥቷል ይደባጭ አይደለም ከመን ይብተغى የፈለገው ሰው ወደደው ያገኛል በየሐዲሱ ተጽፏል አለ የፈለገ ሰው ያገኛል አይደናጠው ታቦት አለ በእና አይዲን ቁርአን አለ ተፍሲሩ መቅራት ሐዲሶችን ማንበብ በቃ ከነብዩ በላይ ዕውቀት ማንንም ይሰጠናል አልቋል ምን ከመን ይብተغى ወደደ ይሄንን ያገኛል ነብዩ አለይሂ ሰላቱ ወሰለም ከነብዩ የተወረሰ ዕውቀት ምን ዛሊክ ይሄን በተመለከተ ማየሽቲ ለጀሚያሽር ዕውቀት አለ ምንም አንፈልግም ወይክሲ በቂ የሆነ ዕውቀት አለ ሙሉን ሳይኮሎጂን ራሱ አታንብብ ሌላ ፈቅራ ኢልሐዲስ አን ሶብር ፈቅራ ኢልሐዲስ አን አልአኺራ ፈቅራ ኢልሐዲስ አትቅራ የን አታንብብ የን እሱን የምን የምን የሚባል ነገር ሳይኮሎጂን ማታንብብ ተው ሳይኮሎጂ ከነብዩ በላይ የመከረ ማንንም የለም በቃ ሳይኮሎጂ ፈጥኖ ማለት ከህብረተሰቡ ጋር እንዴት እንደምትኖር ሶሻል ላይፍ ለማወቅ ሶብር እንዴት አደርጋለሁ እንዴት እኖራለሁ እንዴት አስተዳደራለሁ ሀታ ምን ለሕኩምያ ከፍራአተ አገዛዝ ጀምሮ እስከ ኢኮኖሚ ሳይቀር ምንም ምድር የቀረ ነገር የለም كله مكتوب وموجود في كتاب القران وفي كتاب النبي عليه الصلاه والسلام الحديث على كل نجد ما يكفي ويكفي بقي هنا لب الناشر وقت الله سايكولوجي نذو عنده ازاي ده سايكولوجي لا تتكلم فمن ابتغى لفلدوا وجد في اغنيوا اشرح ما براره لما ذكر الشيخ رحمه الله الله يذن الله شونا شخو كذرزروا بوالا أن من أنواع الشفاعات يشفع عينته كذرزروا بوالا التي تقع بإذن الله فالله فقال إني كفت يهون شفاعة وشن كذرزروا بوالا الشفاعة لمثال الشفاعة مثل بإخراج بموتات بعض من دخلوا يجبوت سوت النار أتاك يجبوت سوت منها كأسات دوت كتدرج بوالا አንድ የሚቀር ነገር አለ እሱ ሊነግሩን ነው ስለ ሸፋዎች ከነገሩን በኋላ ሸፉ አለት እነዚህ ሸፋዎች ተቃው የሚከሰቱ ይሆን ቢኢዝኒላህ በአላህ ፍቃድ አሽፋአ ሸፋአን ነግረውናል ቢኢኽራጂ ማውጣ እንዲወጡ ማድረግ بعض من دخلوا النار منها እሳት ውስጥ የገቡትን እንዲወጡ ማድረግ ይሄን ተነጋግረናል ዘከራ ከዛ ቀጠሉና ነገሩን ምን ሆና እዚህ ቦታ ላይ ነገሩን ምን ብለው ان الخروج موطات من النار كاسات موطات له سبب اخر ليلا مكنيت الله شفاعه بتعدلن ليلا مكنيت الله غير الشفاعه فشفاعه كما مالد يعني ليلا مكنيت الله كاسات موطات كاسات يموطوا بشفاعه بتعدلن معناته ليلا ما الله ሌላም አለ እየገባችሁ ማለት ኦሆ ያ ሌላም የተባለው ምንድነው ከሸፋውት ሽማግሌዎች ቀርበው እባክህ ይቅርበላቸው እነዚህ ጀሃነም ውስጥ የገቡት ይውጡልን ያአላህ ብለው ነብዩም ነብያቶችም እንደውም ሹሃዳው ሲድቆች ከለመኑ መላእክቶችም ከጠየቁ በኋላ በእነሱ ልመና የሚወጣው ከተወጣ በኋላ መጨረሻ ላይ ቢገይሪ ሸፋአ አንድ ከጀሃነም የሚወጡበት ሌላ ሰበብ አለ ማለት ነው ምንድነው እሱ ነው ወሆ ያለ ሸፋአ ሰዎች የሚወጡበት ከጀሃነም የሚወጡበት ምክንያት ረህመቱላሂ ሱብሃነሁ የጌታችን እዝነት ነው ወፈሉ ሸርነቱ ነው ወኢህሳኑ ታላቁ ውለታው ነው ሳይخرጁ ምንናር ከእሳት ይወጣል ሳይخرጁ ያወጣል ነው ሳብጀክቱ ይታወቃል ቨርቡ አክቲቭ ይሆናል ማለት ነው ሳይخرጁ ከሆነ ፓሲቭ ይሆናል መጅሁል አድርገን እንቀራዋለን እንትኑ ሳብጀክቱ ስለማይታወቅ ሳይخرጁ አይ ሳይخرጁ الله ምንናር ከእሳት ያወጣል الله ሳይخرጁ ያወጣል الله ምንናር ከእሳት ያወጣል ምን ቅሳት الموحدين موحدهን ወንጀለኞችን فيخرجوا يوطال من النار كاسات يوطال انما من عصات الموحدين موحدهن وانجلنيوت توحيد الله تو وانجلنيوت يوطال لين الله ياوطاتوال اكتيف كادرغنا من في قلبه قلبه است يالو اكل ادنا يانته مثقال حبه من ايمان كايمان مثقال حبه مثقال حبه عند فريتاكل ايمان يالو سو معناته እሱ አድና ከዚህ አነሰ ማለት ነው አድና ከዚህ አነሰ አድና ምንስካሌ ሀበቲን ምንስካሌ ዘረቲን ይላል ለሌላ ቦታ ሀባ ፍሬ ታከለ ሀበተ ከርደ የጎመን ዘር ፍሬ ታከለ ኢማን ያለው ኢማን ይጨምራል ይቀንሳል የሚለው የራሱ ደሊል ሆነና ኢማን መጨመሩ መቀነሱ ስለዚህ ይወጣል ኡሳተል ሙዋሂዲን ከጀሃነም ይወጣሉ ማን ነው ኡሳተል ሙዋሂዲን ከጀሃነም ይወጣሉ ማን في قلبه ልቡ ውስጥ ያለው አድና ያነሰ ምስካለ ሀባ ከፍሬ ከጎመን ዘር ፍሬ ሚዛን በታች የሆነ ኢማን ይህን ኢማን እሱ ሳይቀር ከጀሃነም ውስጥ ይወጣል ሲንታከል ኢማን ያለው ሰው ማለት ነው ሲንታከል ኢማን ያለው ሰው ጀሃነም ውስጥ ዘላለም አይቆይም አይቆይም ተውሂድ ያለው ሰው ጀሃነም ውስጥ አይቆይም ይወጣል ማለት ነው ቃለ الله تعالى الله እንዲህ ብሏል ان الله الله لا استراسو الله الله لا يغفر ايمر مهرت فتمو يادركن اي شركبي بسو ما غاراتن مهرت يادركلتن ويغفر مهرت ليفت يشلال ما دون ذلك كذبو يشلالو لمن يشاء استو لفكرو ما يمارم الله زموت ادنيلكون زموت سرتو منين جهنم سايكم تو دجن اللي جبا يشلال توحيدو فتتفككل ايتاوكم جهنم اللي جبا يشلال ወይ ጀሃነም ጀሃነም የፍራውን ያከለ የወንጀሉን ያከለ ተቀጥቶ ጀነት መመለስ አይቀርም ወላኪም መጀመሪያ ላይቀምስም ይችላል ይቀምስም ይችላል ፕሮባብሊቲ ነው ለዚህ ነው ምንም ወንጀል ውስጥ መግባት የለብንም ከወንጀል ንቆጣ በሚባለው ፍጹም አስተማማኝ ሆነ ላንድ ደቂቃ ያከለ ጀሃነም ላለማየት እንጂ ተውሂድ ያለው አካል ጀሃነም ውስጥ የፍራውን ያከለ ተቀጥቶ መጨረሻ ላይ ወደ ጀነት መምጣቱ አይቀርም ያ ማለት ነው አላህ ምራቱ ኢንላላህ ላይፍቲ الله مهرت هيتتم اي شركبي بس ما غاراتن فصم ما يمرض ويغفروا ما دون ذلك كذوت يالون يقريلا لمن يشاءو لفلقو من منن معلق على المشيئه كما شاء غار يتياجن كذوت يالو يمارال انداتل الله لفلقو يمروان قال فلقو دغمو يسرون ياكل قطو ملتو لجنه يغبطوا الايه وفي الحديث المتفق عليه البخاري ومسلم بذكروت ليلى حديث دغمو عنده من الحديث عليه يقول الله تعالى الله عنده يلال يوم القيامه مالك ሂሳብ ከተካሄደ ሽራጥ እንትን አካባቢ ላይ ምን የሚያደርገው ነገር አለ አላህ ሸፋ አለ ሸፋው ይካሄዳል መላእክቶች ነቢያቶች ሲዲቆች ሱሃዳዎች አውሊያዎች ያላህ ወዳጆች ሁሉ ያስታርቁና ከጀሃነም ይውጡልን እነዚህ አይነት ወንጀለኞች ይውጡ ይባልና አስታራቂ አላህ ሲቀርቦ ወንጀለኞች ይወጣሉ የተወሰኑት ይቀራሉ ሁሉም አይደለም ይወጣው ከዛም በኋላ እንዲህ ይላል አላህ ሸፋአቲል መላእካ መላእክቶችም አማለዱ ወሸፋዕ ነብዩን ነብያቶችም አማለዱ ወሸፋዕ المؤمنون አማንያኖችም አማለዱ ወለም يبقى يقر የለም الا ارحم الرحيم ያዛኞች አዛኝ አዛኞች ሁሉ አዛኝ ሆኖ ጌታችሁ ብቻ የሱ እዝነት ብቻ ነው ሆኖ ይቀር እስኪ ደግሞ ነው እዝነት ላቀያችሁ ይላል በእርቅ ያልወጡትን ለማውጣት ማለት ነው ከዛም በኋላ ከየቅብዱ አላህ ይሰግናል ቀብዶተን ምንና ከሳቱ አንድ ጊዜ ያፍታቸዋል ፈይخرጁ منها او فيخرج منها الله ياسوطا القوم ሰዎችን ያስወጣቸዋል ያወጣቸዋል ለኔ እመሉ خيرን ቀጡ ምንም خیر ሰርተው የማያውቁትን አላህ ያወጣቸዋል በተውሂዳቸው ሰበብ ማለት ነው። መላእክቶችን ሸፋዓቲል መላእካ መላእክም አስታረቀ አማለደ አማንያኖችም አማለዱ ነቢያቶችም እንደዚሁ አስታረቁ የኔ ብቻ ነው የቀረው ይላል ወለም ይፈቅ ኢላ አርሐሙር ራሂሚን فيقبض قبضةً إذنكن الله فيقبض قبضةً ما فسن يأكل نزجنني زجنا كجهنم زجنا كسر من النار كأساتوس فيخرج منها كأساتوس يوت على قوم سوت لم يعملوا خيرا قط فترش خير سبت ما يخط الناس خير مالك ويبزك عزري عليهم سلال بحج زري عليهم سلال فتلاقي صلاة لجن فيه شيء يا علماء فتلاقي لهم يمحدثوا سارت القصر بطال وانا نقر على فرنا توقفونا ከዛው ቻለ خير ሰርተው ማያውቁትን ሰዎች አላህ አውጣቸዋል። ነብዩ አለይሂ ሰላቱ ሰላም እንደሚሉት ነገር አለ። እኔ አለ ነብያት ሁሉ لكل نبي له دعوة مستحب مستجابة ለእያንዳንዱ ነብይ مستجابي ሆነች ተቀባይነት ያላት ዱዓ አለችው አለ። ሁሉም ሁሉ ሁሉ ነብይ ዱዓ لأمتي او على أمتي ግማሽም ተራግሞ ግማሽም መርቆ ሁሉም ጠርፈዋል አለ። ولكنني اختبأتها لأمتي يوم القيامة እኔ ለየውም ለቂያማ ያክም ሙስተጀባውን ዱዓይን አስቀምጣታለሁ ብለዋል። የውም ለቂያማ ለኡመቶች የዛን ጊዜ ኡመቲ ኡመቲ ላለሁ ለዛች ሆነ ነገር አገኛለሁ ብለዋል። አላህም እንደዚህ ዘግኖ ካወጣ በኋላ ምን አይነት ሰዎች ይወጣሉ ላል ሐዲስ ይከተላል አላለቀ። ስም ከሰል የሆኑ ሰዎች ይወጣሉ ተቃጥለው ማለት ነው። እነዚህን ከሰል የሆኑ ሰዎች ማኡል ሐያት የሚባሉ አለ ሌላ ጅረት ማለት ነው። ማኡል ሐያት ውስጥ ይጨመራሉ እዛ ይታጠባሉ እንደ እጽዋት ይበቅላሉ ከዛም በኋላ ጀነት ይገባሉ የመጨረሻ ጀነት የሚገቡት ማለት ነው። ተባባ ያላህ ስነት እንደ አርሐሙር ራሂም አላህ እንላህ ቀጥተማ አው ጀዛአ ረህመተሁ ኢላ 100 ረህመ አይደል 100 ቦታ ላይ ተነጣጣ ረህመቱ ከመቶ ውስጥ አንዷ ነው ያሸነጣቸው አይደል 99 ለየውም ለቂያማ ነው አንዷ መጣ በዛች ባንድ እዝነት ነው ዓለም እንደዚህ አንዱ ለሌላው ያዝነ ያለው እናት ለልጇ እየተንገበገበች ያለች ስለዚህ ነው። ካታ አዳበቱ እንሰሷ ራሱ እግሯን ለጀነረደቁት ብላ ባየር ላይ ታቆመዋለች። እቺ እዝነት ከዛች ካንዷ እዝነት ስለ ነው። እቺ ዱንያ ላይ የመጣችው እዝነት ሲደመር 99 እዝነት መልሶ 100 ይሆንና የመልቂያማ አላህ በዛ በመቶ እዝነት ኡማው ነው ወደ ጀነት ለማስገባት እዝነቱን ያሳየን። ወቀውሉ የሚለው ቃል ወይብቃ ይቀራል ፍልጀና ጀነት ውስጥ ይቀራል ፈብሉን ትርፍ ቦታ ይኖራል ጀነት ውስጥ አይሞት ፈቂኡን ማለት ሰፊ ቦታ ማለት ነው። ሰፊ ሜዳ ክፍት ቦታ ይኖራል ተውማ ያልተፈረበት ቦታ አመንደፈላሃ ከገቡ ሰዎች የሚሰፋ ቦታ ከገቡ ሰዎች የተረፈ ቦታ ይኖራል። ምን አህሊ ዱንያ የዱንያ ሰዎች ከገቡ በኋላ ትርፍ ቦታ ይኖራል لأن الله مكنيتم الله وصفها بالساعة ጀነት ሰፊ እንደሆነች ራሱ ተናግሯል። ሳቢቁ ኢላ መግፊረት ሚን ረቢኩም ወጀነት አርዱሃ ሰማዋት ወልአርድ ወዒደት ሊልሙስተቂም ጎኗ የጎኗ ስፋት መሬት ሰማያቶችንና መሬቶችን ያክላል አለ። ቁመቷ አላሁ አዕለም ላ ዓለሙሃ ኢላላህ ቁመቷ አይታወቅም ቁመቷ አልተገለጸም ይገነት ጎኑ ግን ሰማያትንና መሬቶችን አጠጋግተስ ልጅ ርግና አገናኝተስ ሳል በደረደረው ያነከላ ጎን ጎን ማለት ነው። ይሄን ኢብኑ አባስ ላንድ ሰው የሚሰጠው ብለው ነው የተሰሩት። ላንድ ሰው የሚሰጠው ሳቢቁ ተሽቀዳደም ኢላ መግፊረት ሚን ረቢኩም ወደ ጌታችሁ ምህረት ተሽቀዳደም ወደ ጀነትም ተሽቀዳደም አርዱሃ ሰማዋት ወልአርድ ጎኗ ስፋቷ መሬትና ሰማያትን ያክል የሆነች ላንድ ሰው የሚሰጠው ናት። ولكن قومته اتنكرم عرضه بالتاني اتنكرم ده قومته بالنسطو عرضه هنا كل كهونه قومته سبحان الحي الذي لا يموت امر جد منهم سلام لان الله وصفها الله بالقوات اللي منانه ومتركه بالساعة سفي بلو سلقلقاتنا فقال اندي بلوان عرضها السماوات والأرض يقولن صفاته سماياتنا نريتن يأكلها اللي لان الله صفاته اشي فرف بوتان ورا من الدرقة فينشئ الله الله يفطر اي خلق يفطر ويوجد ياسجنيا اقواما سوتين حزبوتين ياسجنيا اي جماعاتين جروبوتين يفطر ليلو سادات فطر فطراتوت معناتنا فيرهم فيدخلهم الجنه الله جنه ياسكباتوا فيفضلك بترفو بشرنته ورحمته باذنته ياسكباتوا منين هايفه هايفه هايفه ሳይጾሙ ያጣይወጡ እንደኛ ሳይቸገሩ በረሃብ በደህነት ለምን ምንም ነገር ሳይደርስባቸው አይ ምን ሳይነካቸው ማለት ነው ይፈضل በሸርነቱ ጀነት ያስገባቸዋል ወራህመቲ በእዝነቱ لان الجنه مكانتهم جنته رحمته اذن يئذنك ماكلوا اذنتنا يئذنكم مجلجانا يرحم بها من يشاء يفلقون اكل الله يذنبها انت كده لا يجدون جلنيام بتا اذن ያስገባሪ የተርፈ የመዝናኛ ቦታ ስለሆነ የፈለገውን አካላም ሲጨምራል ዋናው ጀነት ለሚገቡ ሰዎች ያጥበላቸው ጀሃነም ያስገባ ያቄ ያስነሳ ይችላል አይደል ይሄ ደስታ ቦታ ነው ፈጠራቸው ጀነት አስገባቸው ግን እዛው የመልቂያማ የሆኑ ሰዎችን ፈጥሮ ጀሃነም ወረ ግቡ ይላቸው ምን ሰሩ ምን ታዘዙ ነብይ ተልኮ እንዳሉ ተውራን ንቀበልም ብለው እንዲያሉ ለምን የሚል ነገር ያስነሳ ይችላል የግን የሰርፍ ቦታ የራህማ ቦታ ስለሆነ ምን ለማላ قالوا لما مالك ነው واما النار اسات فلا يعذب فيها او سيقطم بفصم الا من كانت عليه حجته يجيتاكين يمكراكريا نطب يقومبتنا اندي على توفيق ارنج ان وكذب رسوله يا الله ملائكتك يا سبب بلته انجي هيكتبات جنته استغن قراش من ملائكه يدرسوا يجلبات جهنم استغن انيتنيا بتشال فلا يعذب فيها او صادر سايقطم الا من قامت عليه يتقاقمت كبت يقربتنت حجته يجيتاكين نطبنا انقطوت يقربولتنا وكذب رسوله ملائكتين ياسبابلت يقال يلقن الي وقوله يميلون قال سن الملكت واصناف ما تضمنت الدار الاخره دار الاخره بوستوا يازتونا يقفتو عينت بن الملكت الى اخره لما ذكر رحمه الله الله اذن الله شو الناس زرزروا بحالا ما ذكر يزرزروا تلك زرزروا بحالا لما ذكر رحمه الله ما ذكر يزرزروا تلك زرزروا بحالا من احوال اليوم الاخر يمترشون قن باهري معناته باهرياتوس ازاوس اني كثثتن كثثتوس معناته احوال حساب الله ميزان الله شراط الله جواوين الله الذي تزرزروا لما ذكر رحمه الله الله اذن الله تكون كذرزروا بحالا ما ذكر يزرزروتن كذرزروا بحالا من احوال اليوم الاخر يمترشون عالم يمترشون قن باهري تنجرون بحالا وما يجري فيه وسطم اني كثثتن تنجرون بحالا አሐለ ጥቆሙን ማለት ነው አሐለ እኛን ጥቆማ ሰጡ አሐለ ማለት እዛ ጋር ሂደ ተቀበል ወይንም እዛ ጋር ሂደ እንደዚህ አድርግ ማለት ኢንፎርሜሽን ምናገኝበትን ቦታ ጠቆሙ አሐለ አለል kitab ወደ kitab እንድንዞር ወስና ወደ ሱና እንድንሄድ እንድናነብ የማዕሪፋት ተፋፉል ልበቂያ የቀረውን ዝርዝር ወደ ቁርአንና ወደ ሐዲስ ይላችሁ አንብቡ ብለው ቁጦማ ሰጠ አሐለ ብለ አሐለ ይመለን አለል kitab ወስና ወደ ሐዲስና ወደ ቁርአን እንድንሄድ ቁጦማ ሰጠ ለምን የማዕሪፈቲ ለማው ምንን ተፋፍለ ልበቂያ የቀረውን ዝርዝር ምማለም የድኩረሁ እስካቸው አልዘረዘሩትን የቀረውን አንብቡ ብለውን ተቆመውና ወደ ቁርአንና ወደ ሐዲስ ሂዱ ብለዋል የገባችሁ? አሊ ተማክቷል? ወስማ ወደ ሐዲስና ወደ ቁርአን እንድንዞር ቆማ ሰጥቶን የማዕሪፋት ተፋፍል ልበቂያ የቀረውንና ያላወቀነውን ዝርዝሩን ለመለየትና ለማንበብ ወደ ቁርአንና ወደ ሐዲስ ሂዱ ተቀረዋል ይማለም የጥሩ እስካቸው ያልዘረዘሩትን ወደ ቁርአንና ወደ ሐዲስ ሂደን እንድናገኝ ጠቁመውና ያነዛል ምክንያቱም ይህ من علم الغيب يروق ثوره قتله هنا الذي لا يعرف ما يتاوق سلهنا الا من طريق الوحي بوحي انجي ما يتاوق جداي سلهنا لاخران جداي كحديثنا كقران ከሐዲስና ከቁርአን ፈልጉ አንብቡ ብለው ወደ ቁርአንና ወደ ሐዲስ እንድንሄድ እቆማ ሰጥተውናል ምን ብለው ነው እቆማ ያሰጡን ምን ብለው ነው ያሰጡን